እና በዚህ አባባል አሁንም እነዚያ ነቢዩን ሊከራከሩ የመጡት ክርስቲያኖች ኢየሱስ ጌታ ወይም የጌታ ልጅ ወይም የጌታ አባል ነው ለሚባለው አነጋገራቸው መልስ እየሰጣቸው ነው ማለት ነው። ለመሆኑ የእናንተ ኢየሱስ አዚዙን ዙልቲቃም የሚለው ባህሪ ይመጥነዋል ወይ? አሸናፊ ነው፣ ማንኛውንም ኃይል ያንበረክካል የሚለውን ነገር ብንሰጠው ለሱ ይመጥናል ወይ ማለት ነው? ወይም ደግሞ የዓለም አመፀኛና ወንጀለኞችን የሚያደቅበትና የሚያንበረክክበት ኃይል አለው ወይ? የለውም ማለት ነው። እንደገና በእውቀቱ ነገር ደግሞ ላያክፋ አለይ ሸውን ፊልአርድ ወላ ፊሰማ፣ አላህ ማለት በሰማያትም ሆነ በምድርም የሚደበቅና የሚሰወረው ምስጢር የለም ተብሎለታል። ኢየሱስ እንደዚህ ነው ወይ? በዓለም ዙሪያ ያሉትን ምስጢሮች በሙሉ በሰማይም በምድርም ያውቃቸዋል ወይ በላቸው ማለት ነው። ሊያውቃቸው አይችልም። ላለማወቁም ብዙ ማስረጃ አለ። እዛው መጽሐፍ ቅዱሳቸው ላይ እሱ የተለያዩ ነገሮችን እንደማያውቅ ተናግሯል ራሱ ማለት ነው። እንኳን በሰማይና በምድር ዙሪያ ያለውን ዓለም አቀፍ ምስጢር ቀርቶ በአካባቢ ያለውን እንኳ ሁኔታ ለማወቅ እንደማይችል ብዙ ማስረጃዎች አሉ። ለምሳሌ አንድ ጊዜ እርቦት ይላል መጽሐፍ ቅዱስ እና አንድ ባሻጋሪ መኳቁልቋል የምትባል ወይም በለስ የምትባል ዛፍ ነበረች። ያቺ ዛፍ ፍሬ ይኖራት ይሆን ብሎ ወደ እሷ አመራ ይላል። እዛ አካባቢ ሲደርስ ጊዜ ፍሬ እንደሌላ ታወቀና ረገማት፣ እሾለበሰች ይላል። እና እሷ እንግዲህ ዛፊቱ ባሻጋሪ ፍሬ ያላትና የሌላት መሆኑን ታያቀርቶ መስሎ ትዶት ያበቃ ኋላ እንደሌላት ማረጋገጡ እውቀቱ እንደ ማንኛውም ሰው ውስን መሆኑን ያሳያል ማለት ነው። هو الذي يصوركم في الأرحام كيف يشاء أهنم الله الحي القيوم يتبالو يا إن أنتن بأننا تشاتشو مهاتونس ففلجو ملقية مترفاتشونا يميازجاج جاتشونا وبلاتشو نانجري الله سبحانه وتعالى إيان داندسو يلوشن من الساتن وانساتن مجمر بأننا تشاتشو مهاتون ما نمبما يونا بما يدرس بذبوتا በራሱ ጥበብ ቀርጦና አዘጋጅቶ የሚያስገኛቸውና የሚያስወድዳቸው ነው ማለት ነው። ላኢላሀ ኢላሁ እና ይህንን የመሰለ ጌታ ሌላ የእሱ አኳያና አምሳያ ሊኖረው አይገባም። ብቸኛ ተመላኪ እርሱ ነው። አልዓዚዙ አልሐኪም ማንኛውንም ኃይል አለኝ የሚል ሁሉ የሚረታና የሚያሸንፍ እንደገና በስራው ደግሞ ፍጹም ጥበበኛ የሆነውም እርሱ ብቻ ነው በል ይላል። እዚህም ላይ እንግዲህ ስለ ነቢዩላህ ዒሳ እነሱ ጌታ ወይም የጌታ ልጅ ነው ባሉት መሰረት ታዲያ እናንተን በእናቶቻችሁ ሆድ የሚቀርጻችሁም እርሱ ነው ማለት ነዋ እንደ ማለት ይጠቅሳል ማለት ነው። እንግዲህ አላህ ነው ከተባለ ዒሳ ሙሰውረ ቢል አርሃም ነው ማለት ነው። ይሄ ደግሞ ሊባል የማይቻል ነገር ነውና ጌታ ወይም አላህ ሲባል እኮ ይህን ሁሉ ያካተተ መሆን አለበትና ልብ በሉ ማለት ነው። ወለዚ አሁንም አላሁ ለሐዩ ልቀዩም ማለት ያ ነው። አንዘለ አለይከ ልኪታብ በአንተ ላይ ይህንን ኪታብ ያወረደልህ የሆነው ይላል ነቢዩ አለይሂ ሰላቱ ወሰላም ቁርአንም እና ይህንን ቁርአን በአንተ ላይ እንዲወርድና ለሰው ልጆች መመሪያ እንዲሆን ያደረገውም እርሱ ነው። ሚንሁ አያቱ ሙሕከማቱን እና ከዚህ ከተወረደልህ ኪታብ ውስጥ ግልጽ የሆኑ አንቀጾች አሉ እና አብዛኛዎቹም እነርሱ ናቸው። እንግዲህ የቁርአን አንቀጾች በሁለት ደረጃ ይከፈላሉ። ከሱ መካከል አብዛኛዎቹ ግልጽ የሆኑ ለማንኛውም አረበኛ ቋንቋ አዋቂና ሰሚ በቀላሉ ሊረዱ የሚችሉ አሉበት። ሁነ ኡሙል ኪታብ እነዚህ ግልጽ የሆኑት የቁርአን አንቀጾች የኪታቡ መሰረት ናቸው። ለልጅ እናት ዋና መገኛና መነሻ እንደሚሆን ለቁርአን አንቀጾችም ሙህከማት ግልጽ የሆኑ ታያቶች ናቸው ዋና መሰረቱን ወይም ጥንሰ ሀሳቡን የሚሸከሙት ማለት ነው። ወኡከሩ ሌሎችም ደግሞ የተወሰኑ አንቀጾች አሉ ሙተሻቢሃት በሀሳባቸው ተመሳሳዮች የሆኑ ማለትም አሻሚ ሀሳብ ያላቸው ግልጽ ያልሆኑ ማለት ነው። እና እንግዲህ ሁለቱም ከአላህ የመጡ ናቸው። ግልጽ የሆነው በግልጽነቱ ያው የትእዛዙን ወይም የተከለከለውን ነገር ያስረዳል ማለት ነው። እነዚህ ደግሞ አሻሚ የሆኑት ሀሳባቸው ታወቀም አልታወቀም ከዛ ከግልጾቹ አንቀጾች የተለየ ሀሳብ የላቸውም። ግን አላህ ሱብሓነሁ ወተዓላ አማኞችን እምነታቸውን ለመፈተን ፈልጎ ነው እነዚህን አይነቶች ያወረዳቸው። ታዳሚ አሻሚዎቹ በጣም ጥቂቶች ናቸው። ያው በአያቶች በሱራዎች መግቢያ የሚገኙት መጻረ ቃላቶች አሊፍ ላም ሚም፣ አሊፍ ላም ሚም ሷድ ወይም አሊፍ ላም ራ ሐሚም ቋሲም የመሳሰሉት ቦታ ላይ የሚገኙ ቃላቶች ናቸው። እና እነዚህ እንግዲህ ግልጽ የሆነ ትርጓሜ የላቸውም። ትርጓሜም ቢኖራቸው በትክክል የሚያጠው አላህ ብቻ ነው ማለት ነው። ፈአመለዚነ ፊ ቁሉቢሂም ዘይግ፣ እነዚያ ታዲያ በልቦናቸው ውስጥ ቅሜት ያለባቸው ሰዎች ፈየተቢዑነ ማ ተሻበሀ ሚንሁ እብቲጋአ ልፊትነቲ ወእብቲጋአ ተእዊሊ፣ ከዚህ ከቁርአኑ አሻሚ ሀሳብ ያላቸውን ጥቅሶች ብቻ ይከታተላሉ። እንግዲህ ግልጽ የሆነውን አያት ወደ ጎን ይተውና አሻሚና ወይም ሀሳቡ ጭፍን የሆነውን እንደ መመሪያ አድርገው በሱ ላይ ብቻ ነው የሚያተኩሩትና የሚከታተሉት ይላል። ለምንድን ነው ይህን የሚያደርጉት? እብቲጋአ አልፊትና፣ ሰውን ለማወናበድና ለማሳሳት በማሰብና በመሻት ነው። ወእብቲጋአ ተእዊሊሂ፣ እነሱ በፈለጉት መልክ ደግሞ አጣመውና አዛብተው ለመተርጎምና ለመተንተንም በመፈለጋቸው ነው። ሙህከማቱን ትተው ሙተሻቢሃቱን የሚመርጡትና ወደ እሱ የሚያጋድሉት ይላል። እንግዲህ ግልጽ የሆነውን አያ አንድ ሰው እንደ ማስረጃ አድርጎ በሚጠቅስ ጊዜ ያልሆነ ትርጓሜ ቢሰጠው ማንም ታዛቢ እንደ ይሄማ እኔ እንደሚገባኝ ከሆነ ይሄ ነው ትርጉሙ፣ ምን ማረጌ ነው ብሎ ይቃወመዋል። ሙተሻቢያቱን ከሆነ ግን ትክክለኛውን ትርጉም የሚያውቀው ሰው ስለሌለ እናንተ ባታውቁት ነው እንጂ እኮ እኔ ያውቀዋለሁኝ ይህ ቃል እንደዚህ ነው የሚለው ብሎ የፈለገውን ሀሳብ ለማራመድና እንደ ማስረጃ ለመጠቀም እንዲመቸው ፈልጎ ነው። ራሱ ተሳስቶ ሌሎችንም ለማወናበድ ማለት ነው። ወማ ያዕለሙ ተእዊለሁ ኢላላህ፣ እና የዛን የሙተሻቢሁን ትክክለኛ ትርጓሜ አላህ ባለቤቱ ካልሆነ በስተቀር ማንም የማያውቀው ሆኖ እያለ እነዚህ ጠማማዎች ግን ራሳቸውን አዋቂ በማስመሰል ሙተሻቢሃቱን ብቻ በመከታተል ሰዎችን ፈተና ላይ ይጥላሉ ይላል። እና ይህም እንግዲህ እነዚያ ክርስቲያኖች ነቢዩ ጋር ሊከራከሩ የመጡትን በማስመልከት ሲጣዣቸው ነው ማለት ነው። እና አዋቂ ሆነው በእናንተም ቁርአን እኮ ስለ ኢየሱስ የጌታ አካል ለመሆን ብዙ ጥቅሶች አሉ ብለው መጠቃቀስ ጀምረው ነበረ ማለት ነው። እና በቁርአንማ የተነገረውን እና የተብራራውን የምትቀበሉ ከሆነ ከዚህ የበለጠ ግልጽ የሆነ ነገር ተዘግቦ የለም እንዴ? አላህ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ እየተባለ ይሄ ሙሕከም ነው። ያልተሻረ ያልተሰረዘ ሀሳቡን ደግሞ ለማንም ሰው ግልጽ፣ ከማንም ያልተወለደ ማንንም ያልወለደ ምንም አይነት አቻና ጓደኛ የሌለው ነው እያለ ቁርአን ይህን ግልጹን ወደ ጎን ትተውና ወሩሑም ምንሁ የምትለውን አሻሚ ጥቅስ እንደ ትልቅ ነገር አድርጋችሁ ታጋንናላችሁ ማለት ነው። ግን ለእነሱ መልስ ሲሆን እግር መንገዱን ለወደፊት ለማንኛውም ሰው ማስጠንቀቂያ ይሆን ዘንድ ነው ይህንን አይነት መግለጫ የሰጠው ማለት ነው። እና እነሱ እንግዲህ እያንዳንዳቸው ስለ አባባላቸው እንደ ማስረጃ እያደረጉ ከቁርአን ቃላቶች እየቀነጫጨቡ ያቀርቡ ስለነበረ በቁርአንማ ማስረጃነት የምታምኑ ከሆነ ግልጽ የሆኑ አንቀጾች ስለ ኢሳ ደጋግሞ አብራርቶ የለም እንደ እነዚያን ትታችሁ ለምን ወደ ሙተሻቢዎቹ ትመጣላችሁ? ሙተሻቢዎችን የሚከታተል ሰው ራሱ ተሳስቶ ሌሎችን ለማሳሳትና እንዲሁም ቃላቶችን እንደፈለገ ለመተንተንና ለመመንዘር እንዲመቸው ያሰበ እንጂ ጤናማ ሰው አይደለም። ይህንንም በማስመልከት ነቢያችን ዓለይሂ ሰላቱ ወሰላም አይሻ እንደሚያወሩት ተላ ሀዚህ ልአያ ወለዲ አንዘለ አለይከ ልኪታብ፣ ነቢያችን ይህችን አንቀጽ አነበቧትና ይህንን እንግዲህ ካስታወሱን በኋላ ኢዛ ረአይቱም ለዚነ የተቢዑነ ማ ተሻበሀ ሚንሁ፣ ከቁርአን ግልጽ የሆኑትን አንቀጾች ትቶ አሻሚ ትርጓሜ ያላቸውን ወይም ደግሞ ስውር የሆነ ሀሳብ ያላቸውን ብቻ እየመራረጠ የሚከታተልን ሰው ካያችሁት ፈኡላኢከ ለዚነ ሰማሁም ላህ ፈአሕዘሩሁም፣ እንዲህ አይነቶቹ ሰዎች አላህ ቀልባቸው ተጣሞባቸዋል ብሎ የጠቀሳቸው ናቸውና ተጠንቀቋቸው ብለውናል ይላሉ ሶሒህ ሙስሊም። እና በአሁኑም ጊዜ ብዙ ችግሮች የሚታዩት በዚሁ አይነት እንቅስቃሴ ነው። አንዳንድ ሰዎች ስለ ቁርአንና ስለ ሀዲስ ጥልቅ ግንዛቤ የሌላቸውን እንዲሁ ዝም ብለው ባፈጮሌነት አንዳንድ ጥቅሶችን እያነሱ ሌላው ተራ ህዝብ ያልገባውና ያላወቀውን እነሱ ያወቁ በማስመሰል እንደዚህ ያለው እኮ የቁርአን ትርጓሜው እንዲህ ማለት ነው እናንተ ስለማታውቁ ዘውቀላችሁ ሆኖ ነው እንጂ እንደዚህ የሚባልም ሐዲስ አለ እሱም ትርጓሜው ይሄን ማለት ነው እያሉ ሰዎችን ለማስተካከል ይጠቀሙበታል ማለት ነው። እና ገና መጀመሪያውኑ ለማስረጃ የሚጠቀሰው ነገር ግልጽ የሆነ አያ ወይም ሐዲስ ካልሆነ የሚያሻማ ወይም ጭፍን ነገር ከሆነ ከዛ መሸሽ ነው ያለብን ማለት ነው። ምክንያቱም የዛ አይነት ማስረጃ የሚያመጣ ሰው ፈተና የፈለገ መሆኑ ተገልጿልና ማለት ነው። والراسخون في العلم بابن وقت يتلقوا يهونت مهوروش دقما يقولون ين متشابهن بما اتملكت اندي لادو آمن نابه يه الاشامي حتى بيعلوم قلبهم فالله يمتعنا يورد مهونون اننا نبتعلم كل من عند ربنا كل من المتشابه والمحكمات ذلك يهونت المعنكسوش بيهونو ويم دقما متشابه يهونو قلاتوش ከአላህ እንደመጡ እናውቃለን ብለው በእምነት ደረጃ ብቻ ይመሰክራሉ ማለት ነው። ወማ የዘከሩ ኢላ ኡሉል አልባብ እና ቁርአን በሙህከምና በሙተሻቢህ የተከፈለ መሆኑና ሙህከማቱ ለማንኛውም ቋንቋ አዋቂ ሁሉ ግልጽ ሲሆን ሙተሻቢሃቱ ደግሞ ከአላህ በስተቀር ማንም ሊያውቀው የማይችል መሆኑን የሚገነዘቡ የሉም ጤናማና በሰለ አእምሮ ያላቸው ቢሆኑ እንጂ ይላል። ሌሎቹ ግን ሙተሻቢህን እናቃለን ብለው የሚዘባርቁት የናማ አእምሮ የላቸው ማቅማቸውን የማያውቁ ናቸው ማለት ነው። እዚህ ላይ አላህ ሱብሃነሁ ወተዓላ ቁርአንን ለሰው ልጆች መመሪያ ይሆን ዘንድ አስቦ እስካወረደው ድረስ ለምን ከሱ መካከል አንዲት ቃላት ብትሆን ሐሳቧ ግልጽ ያልሆነች ያወርዳል የሚል ጥያቄ ሊነሳ ይችላል። ይህንንም ለመመለስ ተሞክሯል በዚህ ውስጥ ማለት ነው። አላህ Subhanahu Wa Ta'ala ቁርአንን እርግጥ ነው እንደተባለው ለሰው ልጆች መመሪያ ብሎ ነው ያወረደው። ግን የተወሰኑ ቃላት በውስጡ ለፈተና ብሎ ያስቀመጣቸው አሉ ማለት ነው። ትክክለኛ አማኞችና ሙናፊቆችን ለመለየት ግልጽ ያልሆኑ ቃላቶችን አስቀምጧል። ግን እነዛ ግልጽ ያልሆኑ ቃላቶች በውስጣቸው ያጣጣ ምን ይሆን ተብሎ ለሚነሳው ጥያቄ ከሙህከማቱ አልፈው አይሄዱም ብሏል። ቢታወቅም ኑሮ የነሱ ትርጓሜ እዛ ግልጽ ሆነው አያት ውስጥ የተካተተ ሀሳብ እንጂ ሌላ አዲስ ሀሳብ አያመጡም። ስለዚህ ታወቁም አልታወቁም ለውጥ የለውም ማለት ነው። ቢታወቅም ግልጽ በሆነው አያት የተገለጸው ነገር ነው መልሶ የሚመጣው። ካልታወቅም ደግሞ ቢቀርም በዚህኛው አያት እስከተገለጸ ድረስ የሚጎዳ የለውምና ያንን የአላህ ቃል መሆኑን ከልባቸው የሚቀበሉትንና ለምን የዚህ አይነት ቃላት ወረደ ምን ለማለት ፈልጎ ነው እያሉ የሚከራከሩና የሚደናገሩትን ለመለየት ፈልጎ ነው ያወረደው ማለት ነው። ይህ እስከሆነ ድረስ ምንም ችግር የለውም ሳይታወቅ መቅረቱ የሙተሻቢሁ ጉዳይ ማለት ነው። ረበና አሁንም እነዚህ ጤናማ አእምሮ ያላቸው ሙእሚኖች እንዲህ ይላሉ፣ ጌታችን ሆይ ላቱዚቅ ቁሉበና ባዕደ ኢዝ ሀደይተና፣ ግልጽ በሆኑት አንቀጾች ትክክለኛውን መንገድ ከመራህን በኋላ እንደገና ልቦቻችንን አታጣምብን። እንደነዛ ፍትና እንደሚፈልጉ ሰዎች በሙተሻቢዎቹ እንዳንወናበድ ጠብቀን ይላሉ። ወአብለና ምለዱን ከረህማ፣ ካንተ የሆነም ርህራሄ ለግሰን። እነከ አንተል ወሃብ፣ አንተ ከማንኛውም ሰጭ ሁሉ የበለጥክና የተሻልክ ቸርና ለጋስ ጌታ ነህና በማለት የሰጣቸውን ኢማን እስከ ዘለቄታው ድረስ እንዲጠብቅላቸውና እንዳጠናከረላቸው ይጠይቁታል ማለት ነው። ረበና ጌታችን ሆይ እነከ ጃሚዑና ፊልየውም ላ ረይበ ፊህ፣ አንተ መምጣቱና መከሰቱ የማያጠራጥርና የማያከራክር በሆነው ዕለት ሰዎችን ሁሉ ከየወደቁበት አንስተህና አሰባስበህ የምታቀርባቸው መሆንህን እናውቃለን። እነላህ ላ ዩኽሊፉል ሚዓድ፣ አላህ ሱብሓነሁ ወተዓላ ቀጠሮውን አይጥስም ወይም ቃል ኪዳኑን አያፈርስምና ጫማ ቀን ይመጣል ብሎ በላካቸው ነቢዮችና ባወረዳቸው ክትቦች ደጋግሞ እንደተናገረው ሁሉ ያው አሁንም እንደሚመጣ እናውቃለን። ታዲያ በዛ ቀን እኛን መጥፎና ክፉ እንዳታሳየን በማለት ጌታቸውን ይለምናሉ ማለት ነው። إن الذين كفروا لم تغن عنهم أموالهم ولا أولادهم من الله شيئا وأولئك هم وقود النار، كذب آل فرعون والذين من قبلهم كذبوا بآياتنا فأخذهم الله بذنوبهم والله شديد العقاب. قل للذين كفروا فتغلبون وتحشرون إلى جهنم وبئس المهاد. قد كان لكم آية في فئتين التقتا فئة تقاتل في سبيل الله أخرى كافرة يرونهم مثليهم رأي العين والله يعيد بنصره من يشاء إن في ذلك لعبرة لأولي الأبصار. إن الذين كفروا إن يتاجون وإن مبتون يتاجوا يهونس وقنوا الشلا إذا كفروا سبال الله سبحانه وتعالى خالق أجتوا راجق أجتوا مهونون إجاوكوا እሱ እንደሌለ ሸንጥተው የሚክዱ ወይም ደግሞ በዛት በአካል መኖሩን እንኳ ባይክዱት የሚያረግላቸውን ነገር ሁሉ እሱ እንዳላረገላቸው ሁለታቢስ የሚሆኑት እነዚህ ከሃዲዎች ይባላሉ። የአላህን ጸጋ የሚደባብቁ ናቸውና ማለት ነው። እና እንዲህ አይነቶቹ ከሃዲዎች ለንቱግኒያንሁም አምዋሉሁም ከነሱ ገንዘቦቻቸውና ወላ አውላዱሁም ልጆቻቸው من الله شيء كان الله قطعت من النجر لأجن واتشو أيتشلو ملا وأولئك بهاينة وشن كهاديوات هم وقود النار النرسو يجهنم ما قدوه يمي الدرقون أتشو بمالك ياتنا كتات إما انقري النزي لما اتكراتر يمتو سوج قال نبي ياتنا عليه الصلاة والسلام كي أخرجوا أتشو لانسوا أتشو إياك وشلو أركي ونمل ساقين تونبرا قل باتبيت النابا مكاني النت عن الشنفن بمالك ገፉበት ማለት ነው። እና የዚህ ጊዜ አላህ Subhanahu Wa Ta'ala ስሜታቸውን ስለአወቀ እንግዲህ እናንተ ገንዘቦቻችሁ ልጆቻችሁ ከየቅጣት ያድኑን አልብላችሁ ከሆነ በሉ ታገኛላችሁ እኔ ጋራ እንደዚህ ተጥጣላችሁና እውነቱን ያወቃችሁ ከታዳችሁ ወደፊት በሚመጣባችሁ ቅጣት ዋጋችሁን ታገኛላችሁ ማለት ነው። كذبي آل فرعون والذين من قبلهم ينزيك هذه واتباري يا فرعون أنا كبفتوا ينبرتم كهذه واتباري مثلا لنا نريد كهذه واتباري بيزنونا بيهاجروا همساسينو فرعون بوقتو الله سبحانه وتعالى بذوما ترجعتهم إياسايو بنبي مصنى بهارون عما كينت ከምንም አይነት ለሐቅ ጃልተጥም ብሎ ከመጨረሻው በመከር ለጥፋት በጥቷል ወገኖች ይዞ ጠፍቷል። አሁንም ባንተ ወቅት ያሉት እነዚህ ከሃዲዎች ልክ የነግራውንና ከሱ በስተፊት የነበሩት ከሃዲዎች ባህሪ ተጠናውቷቸዋል። ከግራውም በፊት የሚባሉት የነብዩላህ ሁድ የሷሊህ የሹአይብ የኑህ ሰዎች ናቸው ማለት ነው። እነዚህ ሁሉ አንድ አይነት በሽታ ነው የያዛቸው እነትን ያወቁ መካድና ማመጽ ማለት ነው። እና ፍራኦልም ሆነ ከሱ በፊት የነበሩት ሰዎች ባህሪያቸው ምን ነበር ብትሉ ከደቡ በአያቲና በግዚያው የላክንላቸውን ማስረጃና አንቀጾቻችንን ክለው ነበር አሰባብለው ነበር فاخذهم الله بذنوبهم እና በፈጸሙት ወንጀል ሳቢያ አላህ በቅጣቱ ያዛቸው والله شديد العقاب አላህ ለእንዲህ አይነቶቹ ጥፋተኞች ቅጣቱ ብርቱ የሆነ ጌታ ነውና እያንዳንዳቸው በስራቸው አንጻር ተገቢ ዋጋቸውን አግኝተዋልና እነዚህም ታዲያ በዛው መልክ የሚቀጥሉ ከሆነ የነሱን ዕጣ ፈንታ ነው የሚያገኙት ነው የሚለው። ቁል ለዚነ ከፈሩ ለነዚያ ከሃዲ ለሆኑ ሰዎች እንዲህ በላቸው ሰትግለቡን ሳትሸነፉ አትቀሩም ወትሕሸሩነ ኢላ ጀሀነም በአኼራም ደግሞ ወደፊት ወደ ጀሀነም ሳትነዱም አትቀሩም ወቢእሰ ልሚሃድ ጀሀነምም ለእናንተ አይነት አመፀኞች ምን የከፋች ምንጣፍና ማረፊያ ቦታ ናት ብለህ ንገራቸው ይላል። ይህ የመጣበት ምክንያቱ ነቢያችን አለይሂ ሰላቱ ወሰላም መኮች ጋራ የመጀመሪያውን ውጊያ አድርገው የበድር ድል በሚጨብጡበት ጊዜ ከዛ ሲመለሱ የሁዶችን አስጠነቀቋቸው ይባላል። እና እኛ እናንተ ጋራ ከመጣላታችን በፊት ወደ እምነታችን ብትመጡና ብንግባባ ይሻላል ምክንያቱም ስለኔ የምንነግና ማንነት ታቃላችሁ እና እኔ ጋራ መጣላታችሁ ለወደፊቱ አይጠቅማችሁምና እንግዲህ እኔ ጋራ ብትስማሙስ በማለት አሳብ አቀረቡላቸው ይባላል። እነሱ ደግሞ ትዕቢት ያዛቸውና ምን ታስፈራራናለህ አሉ። አሁን እነዚህን ግመል እረኞች ምንም የማያውቁ ዘላኖች አቸንፈሃል መሰል የልብ ልብ ተሰማ። እኛ ጋር እኮ ተገጠምክ የወንጅች ነው የምናቀምስል አይን ሰለመቆችን ስላልቸነፍ በማለት አንጓጠቋቸው ይባላል። ይህ ጊዜ አላህ ስብሓነ ወተዓላ እናንተ እነማን ናችሁ በላቸው እናንተ ከሃዲዎች ናችሁ፣ እነዛም ከሃዲዎች ናቸው። እነዛኞቹ ከሃዲዎች እንደተመቱ እዝን ያላችሁት ከሃዲዎች እርግጠኛ ነኝ አሁን ብትጋጠሙ ትሸነፋላችሁ በላቸው አለ አላህ ሱብሓነሁ ወተዓላ። እነሱ እንግዲህ የጦር ልምድ አለን፣ በጣም ብዙ ስልትና ቀስቅና ቃለን ብለው ነበረ። እናንተም ቢሆኑ ከገጠማችሁ አሁን እናንተ እንደምታስቡት ሳይሆን ከመጥቆቹ ባልተለየ በቀላሉ ትሸነፋላችሁ። በዚህ በዱንያም ትሸነፋላችሁ፣ እንደገና በአኸራ ደግሞ ለጀሃነም ትነዳላችሁ እንጂ እውነት እናንተ እንደምታስቡት ነቢዩን የምናሸንፍ አይምሰላችሁ አላቸው። እና ጀሃነም ደግሞ እንደ ቀላል ነገር አጥተዋል። አንዴ ከገባችሁባት መመለሻና መዳኛ ማምለጫ የለላት አዘቅጥናትና ይልቁንስ ምክርና ማስጠንቀቂያውን ተቀብላችሁ ብትስማሙ ይሻላችኋል ይላል። እንዳለውም ያው እነሱ እውነት አልመሰላቸውም። ኋላ ጊዜውን ጠብቆ እያንዳንዳቸው ወደ አሁኑ የገደሉትን ገለው የተረፉትን ታካባቢ ጠራርገው አባረሯቸው ማለት ነው። ይህም የአላህ ቁርአን መሆኑን ያመለክታል። ቀደም ሲል እንግዲህ ገና ነቢዩ ሁለት ፍሬ ተከታዮች ይዘው እነዚያ የበቁ የነቁ የተደራጁ የሁዶችን በቀላሉ ትሸነፋላችሁ ብለው ይህንን በትንቢ መልክ ነግረዋቸው እንደ ተባለው መፈጸሙ የአላህ ቃል መሆኑን ያረጋግጣል ማለት ነው። ፈዲ ካነ ለኩም አየቱን ፊቲአተይኔው ተቀጣ እናንተም በቀላሉ የምትሸነፉ ለመሆናችሁ ማስረጃ ከፈለጋችሁ ደግሞ ከአሁን ቀደም በቅርብ በጦር ሜዲያ በተገናኙት በሁለቱ ቡድኖች ተጨባጭ የሆነ ማስረጃ ሊኖራችሁ ይገባል አላቸው። ፊአቱን ቱቃትሉ ፊሰቢልላህ አንደኛዋ ቡድን በአላህ መንገድ ስትጋደል የነበረች ነች፣ የነቢዩ ቡድን ነውና ማለት ነው። እና አላህን ሱብሓነሁ ወተዓላ ይዘው በሱ ፍቃድ እየተመሩ ጥቂቶች ሆነው ተሰልፈው ነበረ። ወኡኽራ ሌላኛው ቡድን ደግሞ ካፊራ እንደነዚህ አማኞችና በአላህ መንገድ ሳይሆን ከሃዲዎች ሆነው በሰይጣን መንገድ የተሰለፉ ነበሩ። እነዚህ ታዲያ ውጤታቸው ምን ነበረ ብለህ ጠይቃቸው ማለት ነው። የረውነሁም ምክለይህም ረእየል አይኒ እና እነዚህ አማኞቹ እነዛን ከሃዲ የሆኑ ጥላቶቻቸውን በአይናቸው አሻግረው ሲያስተውሏቸው የእነሱን ሁለት እጥፍ ያህላሉ ብለው ይገምቷቸው ነበር ያል። አላህ ነስሩ ሊሰጣቸው ስለፈለገ የጥላቶች ብዛት በጣም በርካታ ነው። ግን ሙእሚኖቹ ሲያዋቸው እንዳይፈሩ አላህ ቁጥራቸውን ጥቂት አድርጎ ቀንሶ ነው የሚያሳዩ። ብዛት የፈለገውን ያህል ቢበዙ ከእኛ ሁለት እጥፍ ያህል ይበልጡ ይሆኑ እንደሆ እንጂ ከዛ አይበልጡም ብለው ይገምቱ ነበር ይላል። ወይም በተገላቢጦሽ ካፊሮቹ ሙእሚኖችን በእነሱ ሁለት እጥፍ አድርገው ይገምቷቸው ነበረ። ሙእሚኖቹ በጣም ጥቂት ናቸው፣ 313 አካባቢ ናቸው። ካፊሮቹ ግን ከ900 እስከ 1000 የሚገመቱ ናቸው ተብሏል። ታዲያ 2000 የሚጠጉ አድርገው ያው ነበር ሙእሚኖችን አላህ ሩዕድ ስላገባባቸው ማለት ነው። ሙእሚኖቹሳ ቢበዙ የእኛን ሁለት እጥፍ ነው የሚሆኑት ነው የሚሉት ጥላቶቻቸውን 600 ቢሆኑ ማለት ነው። እነሱ 300 ከምናምን ናቸውና በዚህ መልክ እንግዲህ አሳይቻቸው ነበር። እነኞቹን እንግዲህ ካፊሮቹን እንዳይጠነቀቁ ጥላቶች እንዲፈሩ ጥላቶቻቸውን ብዙ አስመስሎ አሳያቸው። ሙእሚኖቹን ደግሞ እንዲደፍሩ ጥላቶቻቸውን ጥቂት አድርጎ አሳያቸውና እንዲጋጠሙ አደረጋቸው ማለት ነው። ወላሁ ዩአይዱ ቢነስሪሂ መን የሻ አላህ የፈለገውን ወገን በእርዳታው ይደግፈዋልና ያበራታዋል እንጂ በዛ ጊዜ እነዚህ ሙእሚኖች እነዚያን ኃይሎች በቀላሉ ይረታሉ ተብሎ የሚገመት አልነበረም። ከእሱ የሆነ ዲን ስላገኙ ነው እንጂ ማለት ነው። እነ ፊ ዛሊከ ለዒብረተን ሊኡሊል አብሷር እና በዚህ በበድር ተዋጊዎች ታሪክ ጠለቅ ብለው ነገሮችን ለመመልከትና ለማስተዋል ለሚችሉ ሰዎች ሁሉ ትልቅ የሆነ ግምጋሜ ወይም ማስረጃ አለ። የበድርን ሁኔታ ያየ ሰው አሁን እንደገና እነዚህን ሙእሚኖች በቀላል እረታለሁ ብሎ መመኘት አይገባውም፣ አእምሮ የተናወጠ ወይም የተቃወሰ ካልሆነ በስተቀር ማለት ነው። እና እንግዲህ መኮች ሲመጡ ነቢዩና ተከታዮቻቸው እንኳን ያሸንፉናል ቀርቶ ትንሽ ለአፍታ ያህል ይቋቋሙናል ብለው አያስቡ ነበረ። እየተደናፉ እያቅራሩ እየጨፈሩ ነበረ የመጡት በሙሉ ልቦና ማለት ነው። ግን አላህ ሱብሓነሁ ወተዓላ ለሙእሚኖቹ ድጋፉን በመስጠቱ በቀላሉ አሸንፈውና አዋርደው እንዲመልሷቸው አድርጓል። ታዲያ ከዚህ ታሪክ እናንተም ልብ መግዛትና እኛም ጋራ ቢጋጠሙ የዚህ አይነት እድል ይሰጣቸው ይሆናል ማለት ሲገባቸው እነዚህ መኮች ደካሞች ያልሰለጠኑ በግረኞች ስለሆኑ ነው። እኛ ጋር ብትገጥም ግን የወንድ እጅ ትቀምሳለ ብላችሁ መዛታችሁ ራሳችሁን ነው የምታታልሉት። እርግጠኛ ነኝ እናንተም ጋራ ቢገጥሙ እነዚህ ሰሃቦች በቀላሉ ያሸንፏቸዋል። በዚህ በዱንያ መሸነፋችሁ ብቻ ሳይቀር ደግሞ በዱንያ በአኼራም ጭምር ለጀሃነም ትዳረጋላችሁ በማለት አስጠነቀቃቸው ማለት ነው። زين للناس حب الشهوات من النساء والبنين والقناطر المقنطرة من الذهب والفضة والخيل المسومة والأنعام والحرث ذلك متاع الحياة الدنيا والله عنده حسن المآب قل أنبئكم بخير من ذلكم للذين اتقوا عند ربهم جنات تجري من تحتها الأنهار خالدين فيها وأزواج مطهرة ورضوان من الله والله بصير بالعباد الذين يقولون ربنا إننا آمنا فاغفر لنا ذنوبنا وقنا عذاب النار الصابرين والصادقين والقانتين والمنفقين والمستغفرين بالأسحار زين للناس حب الشهوات من النساء والبنين والقناطر المقنطرة يسوكي فشلمنا شبرك وتوب وتايا الشايلة منو حب الشهوات የግል ስሜትን መውደድና ማፍቀር በፍቅር ለዳሪ መሽከርከሩ ትልቁም ነገር መስሎታያቸው ማለት ነው። የሚወዱትና የሚያፈቅሩት ነገር ምንድነው? ሚነኒታ ከሴት የሆነ ያው እንግዲህ የአኼራንና የዲንን ነገር ሲነግሩት ቸል በማለትና ወደ ጎን በመተው የእለትና የግል ስሜትና ፍላጎቱን ለማርካት ይሄ እንደ ትልቅ ነገር መስሎ ሸብርቆና አብቦተው ይታያቸዋል። ቆንጆ ሴቶችን አግኝቶ መደሰቱ ትልቅ ነገር መስሎ በዚህ ዙሪያ ነው ሰዎች ብዙ ጊዜ ሲረባረቡ የሚታዩት ማለት ነው። ወልበኒን እንደገና ወንድ ልጆችን በመውለድና የጀግኖች ልጆች አባት መባሉ እንደ ትልቅ ጀብዱ ይታያቸዋልና ለዚህ ነው ትኩረት የሚሰጡት አብዛኛዎቹ ሰዎች። ወልቀናጢር ልሙቀንጦራ ምንዛሃቢ ወልፊባ ከብርና ከወርቅ ደግሞ የተከማቸ የሆነን ገንዘብ ለማገኘትም እንደዚሁ ይሯሯጣሉና ይራወጣሉ። ይህንን እንግዲህ በመፈለግና በመስገብገብ ላይ ነው ብዙ ጊዜያቸውን የሚያሳልፉት ማን የዲንን ነገር ትተው። እና ብርና ወርቅ ማለቱ የዋጋ ገንዘቦች መሰረቶች እነሱ ስለሆኑ ነው። በአሁኑ ጊዜ በወረቀትና በሳንቲም ቢለወጡም ድሮ ድሮ ያው የዋጋ ገንዘቦች ብርና ወርቅ ናቸውና እነዚህን በማገኘት ላይ ነው አብዛኛው ሰው የሚረባረበውና የሚያተኩረው ይላል። والخيل المسومه عندهم ደግሞ በጣም የተለቀኑና የተዋቡ የሆኑ ፈረሶች ባለቤት ለመሆን የዚህን ስሜቱን ለማርካት والانعام የተለያዩ የቤት እንስሳት የቀንድ ከብቶችን በጎችን ፍየሎችን ግመሎችን በማርባትና በማጃፋት የገሬ ንብረት ይሄን ያህል ነው ተብሎ እንዲነገርለት የዚህ አይነት ስሜቱን ለመወጣት ነው አብዛኛው ሰው ትኩረት የሚሰጠው ማለት ነው። والحرث እንደገና ደግሞ አዝመራና አትክልትም እንደዚሁ የግዴው መስገጃና መረባረቢያ አድርገዋል። ሰዎች እንግዲህ በዚህ በዱንያ ላይ ትኩረት የሚሰጡባቸው ነገሮች ሁሉ ዋና ዋናዎቹን መጥቀሱ ነው ማለት ነው። እና ሀርት የሚለው እንግዲህ የአዝመራ ወይም የአትክልት አይነቶችን ሁሉ ያካትታል። በመሬት ላይ የሚዘሩና የሚመረቱ ነገሮች ሁሉ ዳሊክ አሁን የተጠቀሱት እንግዲህ የሰዎች ሕዋት ወይም ፍላጎት የሚተማሩባቸውና የሚሰራጩባቸው የሆኑ ነገሮች መታውል ሀያት ዱንያ ለሰዎች እንኳን ትልቅ ነገር መስሎ ቢታያቸውና ትኩረታቸውን ቢስቧቸውም የዚቹ የቅርብ ሕይወታቸው መጠቀሚያና መገልገያ ብልጭልጮች እንጂ ለዘላቂ የሆኑ ድሎች አይደሉም። አላህ ከሆነ ግን እንደው እሱ ዘንዳ ሁስኑል መአብ ለወዳጆቹ እጅግ ያማረና የተዋበ የሆነ መመለሻ ዘላለማዊ ጸጋ ያካተተ ቦታና ሀገር አዘጋጅቷል። ስለዚህ እነዚህን የማይረቡ የአንድ ሰሞን ብልጭልጮች ስታካድዱና ለእነሱ ከሚገባው በላይ ትኩረትና ትቤትን ስትሰጡ አላህ ዘንዳ ለወዳጆቹ የተዘጋጀውን የጀነትን ዘላለማዊ ጸጋ እንዲያትከስሩ ተጠንቀቁ በላቸው ነው የሚለው። ወአኡነቢኡኩም ቢኸይሪን ሚን ዛሊኩም ሊለዚነ ተቀው ዒንደ ረቢህም እና አሁን እናንተ ቀደም ሲል በተጠቀሰው አያት ውስጥ በጣም የምትጓጉላቸውንና የምትዘበገቡላቸውን ነገሮች ተውና ይልቁንስ ከሱ የተሻለ ነገር እኔ አልነግራችሁም ወይ በላቸው እስኪ። በሴቶች፣ በልጆች፣ በጥሬ ገንዘቦችና በእንስሳት፣ በአዝመራ፣ በአትክልት፣ በተለያዩ የዱንያ ቁሳቁሶች ከመወሰድና በሱ ላይ ከመዋከብ ከዚህ የተሻለም እኮ አማራጭና እድል አለ፣ እስቲ እርሱን ልንገራችሁ በላቸው ያ ረሱለና ይላል። እና ከዚህ የተሻለው ነገር ምንድን ነው? ለማን ነው? ለለዚህ ተቀው እዚሁ በእድሜያቸው ላይ እያሉ ጌታቸውን ለፈሩና ፍቃዱን ላከበሩት ሰዎች ነው አማራጭና የተሻለ እድል የሚሆንላቸው። ለካሃዲዎች ወትሮውን የማይሰጣቸውም እና የተሻለ ሊሆን አይችልም የማይገኝ ነገር በመሆኑ ማለት ነው። እና ለነዚህ ጌታቸውን ለሚፈሩ ከዚህ የተሻለ አማራጭ የተባለው ምን አይነት ጸጋ ነው? እንደ ረቢም ለነዚህ ለአማኞቹ ጌታቸው ዘንዳ ጀናቱን አትክልታማ የሆነች አገር ተዘጋጅተላቸዋለች ይላል። እና የተለያዩ ፍራፍሬዎችና አትክልቶች የበዙባት የሆነች የደስታ የፍስሐ አገር ተዘጋጅቶላቸዋል። ተግሪ ሚንጣት ያለ ነሃር ከዛች አትክልት ከዛፎቿና ከህንፃዎቿ ስር የተለያዩ ጅረቶች የሚመነጩባትና የሚፈራጩባት የሆነች ካሊቢነ ፊሃ። እና በዚች አይነት አገር ከገቡና ከሰፈሩ በኋላ እንደዚህ እንደ ዱንያ አንድ ሰሞን ተብለጭልጨውና ተደስተው የሚያልቅ የሚደቅ ወይም በሞትና በመለየት የሚያጡ ሳይሆን ለዘላለም ኗሪና ዘውታሪ ሲሆኑ ይደሰቱባታል። ወአዝዋጁ ሙጠሃራ እንደገና ደግሞ በዛች መልካም አገር ውስጥ ውብና ቆንጆ የሆኑ የትዳር ጓደኞችም ይኖሯቸዋል። ማለት እንደ ዱንያ ሴቶች ቁሻሻ ወይም የተለያዩ አስቀያሚ ነገሮች ከሰውነታቸው የማይወጡባቸው ሽንት፣ የወር አበባ፣ የወሊድ ደም፣ ንፍጥ፣ ምራቅ የመሳሰሉ ነገሮች የማይታዩባቸው በተፈጥሯቸው ወርቅና ውብ የሆኑ ሴቶች ተዘጋጅተውላቸዋል ማለት ነው። ወሪድዋኑ ሚነላህ ከዛም በላይ ደግሞ ከአላህ የሆነን ውዴታ ይጎናጸፋሉ። ጌታ እንዴ ከወደዳቸው የማይጣላና የማይቀየማቸው መሆኑን ያረጋግጥላቸዋል። ወላህ በሲሩን ብልዒባድ እና አላህ ስብሓናሁ ወተዓላ በባሮቹ በጥልቅ ተመልካች የሆነ ጌታ ነውና ለእንዲህ አይነት እድልና ጸጋ የሚያበቃቸው እነማን እንደሆኑ እርሱ ያውቃቸዋልና ይመርጣቸዋል። እኔ ነኝ የሚለው ሁሉ አይደለም በምኞት የሚያገኘው ማለት ነው። አለዚነ የቁሉነ ረበና እና እንደዚህ አይነቶቹና ለዚህ እድል የታጩና የተመደቡት ባሮች በዱንያ እያሉ ምልክታቸውን ብናውቃቸው ብላችሁ የፈለጋችሁ እንደሆነ ላስተዋውቃችሁ እችላለሁኝ ከእነሱ ለመሆን እንድትችሉ። እነዚህ ሰዎች በዱንያ ላይ እያሉ እንዲህ የሚሉ ናቸው። ረበና ጌታችን ወይ ይነና እኛ አመና በአንተ ጌትነትና በመብትህ አምነናል ይላሉ። ማለትም በነቢዮች ጥሪ አማካይነት የቀረበልንን የአንተን መለኮታዊ ጥሪ ከልብ ተቀብለነዋል ብለው ቃል ይገባሉ። ፈግፊር ለና እስካሁን ባለማወቅና በመሳሳት ያጠፋነውና ያጓደልነው ካለ ይቅር በለን፣ ዝኑበና ጥፋቶቻችንን ይቅር ታለፈን፣ ወቂና አዛበናር ጥፋት ከሚያስከትለው ደግሞ የጀሃነም ቅጣትም ጠብቀንና አድነን በማለት ጌታቸውን በመፍራት ከወዲሁ የሚማጸኑ ናቸው ማለት ነው። እንግዲህ ሁሉም የተሟላ ነው። በእምነታቸውን በኩል እምነቱን ተቀብለናል አሉ። ያዘዛቸውን ለመስራት ዝግጁ ነን ብለው ቃል ገቡ። ስህተታቸውን ደግሞ በይቅርታ እንዳልፋቸውና እንዲምራቸው ለመኑ። የዚህ አይነቶች ናቸው ለጀነት የታጩት ማለት ነው። በተጨማሪም አሷቢሪን በዚህ በኢማናቸው ሳቢያ የተለያዩ ችግርና መከራ ካጋጠማቸው ሙእሚን የሆነ ሰው ደግሞ ኃላፊነቱ ከባድ ነውና እሱ ያመነበትን ነገር ሌሎቹ እንዳምኑበት፣ እሱ ያወቀውን ሌሎቹ እንዲያውቁ፣ እሱ ያገኘውን እድል ሌሎቹ እንዲያገኙ መጣሩ ስለማይቀር የዛ ጊዜ ደግሞ የሰይጣን ኃይሎች ለምን ሀቅን ታሰራጫላችሁ ብለው ስለሚጋረጡና ፈተና ስለሚያጋጥማቸው በሚያጋጥማቸው መከራ ደግሞ ቆራጦችና ታጋሾች የሆኑ ናቸው እንጂ ዲን እየተበላሸ ወይም እየተበደለ ምን አገባኝ የሚሉ አይደሉም። ለዲናቸው የሚያስፈልገው ምጽዋት የሚከፍሉና የፈለገው ችግር ቢደርስባቸው ደግሞ ባልበገርነት የሚጋፈጡና የሚወጡት ናቸው ይላል። ወሷዲቂን እንደገና ደግሞ በእምነታቸውም ሆነ በቃላቸው እውነተኞችና እርግጠኞች የሆኑ ናቸው። አምነናል ብለው ሲያበቃ ኢማናቸው የሚያዛቸውን ነገር በግዴለሽነት አያልፉትም። ኢማን የሚያስከትለውን ሁሉ ግዴታ ይወጣሉ ማለት ነው። እንደገና ዲናቸው የሚከለክላቸውንም ነገር ያጓድሉ ወይም ሊዳፈሩ አይችሉም። ልክ በቃላቸው እንዳመኑ በተግባራቸውም ያረጋግጡታል ማለት ነው። እንዲሁም በቃላቸው አማኝነን ብለው እንደተናገሩ ሁሉ በተግባርም እንደዚያው አማኝነታቸውን ያስመሰክራሉ ማለት ነው። ወልቃኒቲን ጌታቸውንም ደግሞ በእጅጉ የሚፈሩ ናቸው። ኢባዳ እያደረጉ የከለከላቸውን እየተከለከሉ ምን አጓለን ይሆን በምን ይቆጣብን ይሆን እያሉ የሚሰጉና የሚፈሩ እንጂ ምን አለብን እያሉ እንደላቀቁ አይደሉም ይላል። ወልሙንፊቂን እንደገና ገንዘቦቻቸውን ደግሞ ለዲን ግንባታ የሚለግሱ ናቸው። ገንዘባቸውን ስለ ዲን ጉዳይ ወጭ በሚጠየቁ ጊዜ አይናቸውን ሳያሹ በደስታ የሚለግሱ ናቸው ማለት ነው። ወልሙስተግፊሪነ ቢልአስሃር እንደገና ደግሞ በሌሊት መጨረሻ ወይም በዶሮ ጩኸት ሰዓት ጌታቸውን ተነስተው የሚጸልዩና ምህረት የሚለምኑ ናቸው። ቀኑን እንግዲህ ሲሰሩ ይውላና ሌሊቱን ደግሞ እንደ ማንኛውም ካፊር ሙናፊቅ ተኝተው ሳይጨርሱት ወደ መጨረሻ ሌሊት ተነስተው ሰው ጠጥ ብሎ በተኛበት ሰዓት ጌታቸው ጋር በመወያየት ለስህተታቸው ምህረት የሚለምኑ ናቸው። እንዲህ አይነቶቹ አገር ነጭነት እና እነሱን ለመሆን የፈለጋቸው እንደሆነ እነዚህን አይነት ጠላዎች አሟሉ ማለቱ ነው። شهد الله أنه لا إله إلا هو والملائكة وأولو العلم قائما بالقسط لا إله إلا هو العزيز الحكيم إن الدين عند الله الإسلام وما اختلف الذين أوتوا الكتاب إلا من بعد ما جاءهم العلم بغيا بينهم ومن يكفر بآيات الله فإن الله سريع الحساب. شهد الله أنه لا إله إلا هو አላህ Subhanahu Wa Ta'ala ገለጸ ወይም አረጋገጠ ቁም ነገሩ ከእርሱ በስተቀር ሰዎችም ሆኑ ሌሎች ፍጥረቶች ሊያመልኩትና ሊገዙት የሚገባው ማንም የሌለ መሆኑን እኔ ብቻ ነኝ ዓለም ፈጣሪና ባለቤት ብቸኛ ተመላኪ ማለትን እሱ ራሱ አረጋግጧል መስክሯል በቃልም በተግባርም ማለት ነው። ወልመላኢከቱ እንደገና መላእክቱላህ ኢክራም በሰባቱ ሰማይና ከዛ በላይና ከዛ በታች ባሉት ዓለም ውስጥ የሚገኙት ንጹሃን መላእክቶች ከአላህ በስተቀር ሌላ አምልኮት ሊሰጠው የሚገባ ጌታ የሌለ መሆኑን መስክረዋልና አረጋግጠዋል። ከነሱ የበለጠ ታማኝነት ያለው ፍጡር የለም። ምክንያቱም አይዋሹም፣ ስሜት የላቸውም፣ አርሎ ምናምን ነገር የለም። الله سبحانه وتعالى بكتار يمكجلنا يمي عودي سوفت رجلونه فالنسوه بلدك تامان يلمنا النسوه كالله بستكر لا علم بالبيت الناجيه فاملا كدلات مالكن مذكرا علمنا الرجاج طوال مالكن فادان كده بعالم ونتينتنا تكتلين النسوه يتاوكنا يترجاج التي يملايسا حزب فالله بستكر جيتا يلم مجالا وشتا منا تتاكي وسولنا جن للا عملا كاللبين ማንኛው ነው ሊሰማ የሚገባው ማለት ነው። ወኡሉ ዒልሚ እንደገና ደግሞ ከሰውና ከጅን መካከል ብዙ ጊዜ በአላህ የሚያጋሩት ማህይሞችና ደንቆሮዎች ናቸው እንጂ የእውቀት ባለቤት የሆኑት ደግሞ ምሁሮቹ እንደዚሁ ከአላህ በስተቀር ለዓለም አምላክ እንደሌለ ይመሰክራሉ ይላል። ትክክለኛ የሃይማኖት ሰዎች ከሆኑ አሁንም በማንኛውም ዘመን በየትኛውም ሀገር ከአላህ በስተቀር ሌላ አምላክ የለም በማለት ላይ ይስማማሉ። ሰዎችም ጅኖችም ዑለማት ከሆኑ ድረስ ማለት ነው። ቃኢመን ቢልቂስት እና አላህ ሱብሓነሁ ወተዓላ ከእርሱ በስተቀር ሌላ አምላክ የለም መሆኑን የሚገልጸውና የሚያረጋግጠው በፍትህ የቆመ ሲሆን ነው ይላል። ማለት ምንድን ነው? እንደ ማንኛውም አምባገነን ባለስልጣን ራሱን ለማወጀት ሳይሆን በትክክል ያለውን ተጨባጭ ሁኔታ ለማሳየትና ለማሳወቅ ብሎ ነው ከኔ በስተቀር ጌታ የለም የሚለው። ማንንም ሳይበድልና ሳይጎዳ የማንንም መብት ሳይገፍና ሳይጋፋ እውነቱን ይናገራልና ያረጋግጣል። ላኢላሃ ኢላሁ አሁንም ከእርሱ በስተቀር ሌላ አምላክና ተመላኪ የለም። አልዓዚዝ ኃይል አለኝ ለሚለው ሁሉ አሸናፊና ሀያል አልሐኪም በስራውም ደግሞ ምንም አይነት ድክመትና ስህተት የማይታይበት ፍጹም ጥበበኛ የሆነው ጌታ ነው ይላል። እነዚህና عند الله الاسلام በአላህ ዘንድ ተወዳጅና ተቀባይነት ያለው ሃይማኖት እስላም ብቻ ነው በላቸው ይላል። እና እንግዲህ እስላም ማለት እስቲስላም ሊላ ለአላህ ተጥለጥ ብሎ መገዛት ከርሱ ሌላ ያለ ነገር ሁሉ እርግፍ አርጎ ትቶ ለርሱ ብቻ ታማኝ በመሆን መገዛት በአላህ ዘንድ ተቀባይነት ያለውና ሌላ አማራጭ የማይገኝለት ሃይማኖት ማለት ይህ ነው በላቸው። ከዚህ ውጭ ያለ እምነት ተከትለን እንድናደን ብትሉ ራሳችሁን ብቻ ነው የምታታለሉት ማለት ነው። እና እንግዲህ እነዛ ነብዩ ሊከራከሩ የመጡ ክርስቲያኖች እኛን ትክክለኞቹ ይሉ ስለነበረ አይምሰላችሁ፣ ትክክለኛ ሃይማኖት ማለት እስላም ብቻ ነው። ይህን ሲል እንግዲህ ኢስላም ማለት ብዙዎቹ ሰዎች እንደሚመስላቸው ነቢዩ መሐመድ የጀመሩት ሃይማኖት አድርገው ነው የሚወስዱ። አይደለም፣ ሁሉም ነቢዮች ያመጡት ሃይማኖት ኢስላም ይባላል። ከመጀመሪያው ነቢይ ጀምሮ ከመጨረሻው ድረስ ነቢይ ያመጣው መመሪያ ስሙ ኢስላም ነው የሚባለው። ሰዎች ግን ነቢዮቹ ካለፉ በኋላ የተለያዩ የጎጥና የብሔረሰብ ስም እየሰጡ ኢስላም የሚለውን ቃል እየሰረዙ እንደገና የራሳቸውን ስም በመስጠት ነው የሁድያ፣ ነስራንያ፣ ሳቢእያ እያሉ ሊሰይሙ የቻሉት እንጂ እነዚህ ኢንደላይ ኢስላም ማለት ትክክለኛ ዲን ማለት በአላህ ዘንዳ ነቢዮች ያመጡት ነው ማለት ነው። ከመጀመሪያው ከአደም ከኑህ ከኢብራሂም ቀጥሎ መጥቶ እነ ሙሳም እነ ኢሳም እነ መሐመድም የተረባረቡበት ሃይማኖት ሳይሰረዝ ሳይገለጽ ሳይበረዝ በዛው መልክ የሚከተለው ካለ እርሱ ብቻ ነው በአላህ ዘንዳ ተቀባይነት ያለው። ከዛ ውጭ ከሆነ ግን ዋጋ የለውም ማለት ነው። ወመሰለፈ ለዲነ ኡቱል ኪታብ ኢላ ሚን ባዕድ ማ ጃአሁም ዒልሙ በገየን በይነሁም። ታዲያ እነዚህ ኪታብ ተሰጠናል የሚሉት ሰዎች በሃይማኖት በሀሳብ አልተለያዩምና አልተጨቃጨቁም፣ ግልጽ የሆነው እውቀት ከመጣና ከደረሳቸው በኋላ ቢሆን እንጂ ይላል። እና አህለል ኪታቦች የሁዶችም ነሷራዎችም ስለ ሃይማኖት የሚከራከሩት ሳያውቁ ቀርተው ሳይሆን በነቢዩ መሐመድ በኩል የመጣውን መረጃ እንዴት በእኛ በኩል ሳይመጣ ለሱ ሊሆን ቻለ በማለት ሸፍጠው ነው የሚከራከሩት። ለምንድን ነው? በቀየም በይነሁም በመካከላቸው ላለ ምቀኝነትና አይበልጡች ስሜት ብለው ነው እንጂ እውነቱን አተውት አይደለም። ومن يكفر بآيات الله إن بعض الأنقطش يمكن سو فإن الله سريع الحساب لأن دي عينتو كهدي الله سبحانه وتعالى مرمرو كالتفع ونجتانونا وزون اندمي ستونا ويلا إنك دي الله سبحانه وتعالى بقول لهم نبي وجه وردونا يلاكو من مريا إسلام إبالا يعني من مريا انجري لكك نبي وجه اندتك أبروت فايش أمروت هايك النسوس هايقابو በትክክል የሚከተሉ ሰዎች እስላም ሙስሊሞች ናቸው ማለት ነው። ዲኑ እስላም ነው፣ ተከታዮቹ ሙስሊሞች ናቸው። ስለዚህ በዚህ መልኩ የምትከተሉ ከሆናችሁ እንስማማለን። እኔም የሌሎቹ ነብዮች ሐሳብና እምነት ለመቀጠል ነው እንጂ የመጣሁት ለመሰረዝ አይደለም። በዚህ መልኩ ነው እንትታችሁ ግን የተለያዩ ስሞች እየሰጣችሁ ከእስልምና ውጭ የሆነ ነገር ያዋጣናል ብትሉ ይህ ዋጋ የለውም በአላህ ዘንዳ ተቀባይነት አያገኝምና በላቸው ነው የሚለው። እና ነቢያችን አለይሂ ሰላቱ ወሰላም ሊከራከሯቸው የመጡት የክርስቲያን ልኡካኖች እውነት ትክክለኛውን እምነት ለማግኘት ፈልጋችሁ እንደሆነ እኔ ይዤ የመጣሁት ቀደም ሲል ከነበረው ከሌሎቹ ነቢዮች የተለየ አይደለም፣ በተለይ በመሰረተ ሀሳብ። ስለዚህ በዚህ ከተስማማችሁ እኛም እናንተም ሙስሊሞች እንሆናለን። ከዚህ ውጭ እንሄዳለን ካላችሁ ግን